واضرب لهم مثل الحياة الدنيا كما إن أنزلناه من السماء فاختلط به نبات الأرض فأصبح هشما تذروه الرياح وكان الله على كل شيء مقتدرا. على مال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا. واضرب لهم مثل الحياة الدنيا يذكر يكربه واتعشون قلتا استيبا مكتلهم مستلاوي أن جاسر جلس الله اتشعوا إلى نبي عليه الصلاة والسلام قدم سيلن جدي ينزا يهولت قلتين ياما ويهم وندما ما شكتن تاريك أقربونا جلسون أبارا مالتنا يا بجنسبو مكنيات يتقرار رهونا أمنتون የለቀቀው የተሳሳተው ሰውዬ እንዴት እንደተከረ አሳይቶና ከዛ በመነሳት ባጠቃላይ ይችቀርብ ህይወት እንደው ዱንያ የምትባለው ነገር ምን ያህል መሆኑን ለመግለጽ የሚከተለውን ምሳሌ ደግሞ ጨምረ ግለጽላቸው ይላል። ከማይን አንዘልና ወሚነሰማ እና ይህች ዱንያ የምትባለው ዓለማችሁ ከወደ ሰማይ በኩል እንደምናወርደው የክረምት ዝናብ ትመስላለች ይላል። ፈፍተለጦ ቢህ ነባቱል አርድ በዚህ በዝናብ ሳቢያ ተመረጥ ላይ ያሉ በቃይ ነገሮች ሁሉ ይደበላለቃሉ። የተዘራውም ያልተዘራውም ነገር ይበቅልና ወዳውኑ በትንሽ ቀናትና ሳምንታት ወራት መሬት እስከሚከብደው ድረስ እስከሱ ተቆላልፎና ተነባብሮ በጣም የሚያስደስት ያማረና የዳበረ አዝመራ ይታያል ማለት ነው። ግን ከትንሽ ወራት በኋላ እንደገና ፋስባሽማ ያ ሁሉ አረንጓዴማ ቀዘባ የነበረው ነገር ሁሉ የደረቀና የደቀቀ ሆኖ ታየዋለህ። ከድሮው ሪያ አንፋስ የሚያቦነው ሆኖ ይገኛል ያ وكان الله على كل شيء مقتدرا እና ከዚህ ሁኔታ እንግዲህ የምትረዱት ነገር ቢኖር ምንድነው አላህ Subhanahu Wa Ta'ala ማንኛውንም የፈለገውን ነገር ለማድረግ ችሎታው ገደብና ወሰን የሌለው መሆኑን ነው። በዛ በአለም ዙሪያ እንግዲህ በዛ በክረምት ያ ሁሉ እንደዛ አምሮና ዳብሮ የነበረው ነገር ወዳውኑ ከሶስትና ከአራት ወራት በኋላ በጣህ አብስሎ አድርቆ እንደገና ደቆ አሁን ያንፋስ አቡኖ የት እንዳረፈ እንኳን የሚያጠፋ የሆነ ኃይል መኖሩ ሲያሳያችሁ ዱንያንም ሲያጠፋ ከዛ ባልተለየ መልኩ ነው። ወቀጠሮዋ ሲደርስ የመልቂያማ ሲሆን መህር እንደደረሰበት አዝመራ ወዳውኑ ደጋዋን ያጠፋታልና በሷ የተማመነና እሷም ብቻ የተመካከው ዋጋ ቢስ መሆኑን ከዚህ መረዳት ይችላል ነው። አልማሉ ወልበኑን ዚነቱል ሐያት ዱንያ እናንተ እንደ ትልቅ ነገር አድርጋችሁ የምትኩራሩበትና የምትመኩበት ገንዘብ እንዲሁም ደግሞ ልጆቻችሁ ወንድ ልጆቻችሁ እርግጥም ለዚህ ለቅርቢቱ ህይወታችሁ ያንዲ ሰሞን ብልጭልጭና ጌጣጌጦች ናቸው። ወልባቂያቱ ሷሊሃቱ ዘላለም ቋሚና ኗሪ የሆኑ መልካም ስራዎች ግን ኸይሩን እንደረብከ ከዚህ እናንተ ከምትኩራሩባቸው ገንዘቦችና ልጆች በጌታችሁ ዘንዳ በእጅጉ የላቁና የበለጡ ናቸው። ተዋበን ከምንዳ በኩል ወኸይሩን አመላ እንደገና ደግሞ ከተስፋም በኩል በጣም ይበለጠ አስተማማኝ ናቸው። ወይም ከመጨረሻ አለይታ በኩል አላህ Subhanahu Wa Ta'ala ለሙእሚኖቹ ወደፊት ደግሶ ከሚያቆያቸው ወረታ ከሚመኩበትና ከሚተማመኑበት ሁሉ ነገር ይሄ የላቀና የተሻለ እንደሚሆን ነው ይላል። ማልባቂያቱ ሷሊሃት የሚለው የተለያዩ ትርጉሞች ተሰጥቷል። አንደኛ የአምስት ወቅት ሶላት ተብሏል። አንድ ሙእሚን ትክክለኛ ኢማን ኑሮት አምስት ወቅት ሶላትን በህይወቱ ሳያቋርጥ ሁልጊዜ ዘላለም ጠብቆና አክብሮ የሰገደ እንደሆነ በዛ የሚያገኘው ዋጋ የመልቂያማ በዚህ በዱንያ ላይ አንሱ ከተባለ ሀብታም ሁሉ የበለጠ ውጤት ያገኝለታል ማለት ነው። ወይም ደግሞ በሌላ በኩል አልባቂያቱ ሷሊሃት ማለት ሱብሃንአላህ ወልሐምዱሊላህ ወላ ኢላሀ ኢላላህ ወላሁ አክበር የሚባሉ የዚክር ቃላቶች ናቸው። እነዚህን ዚክሮች በየጊዜው አዘውትሮ የሚል ሙእሚን የዚህ ዱንያ ላይ በጣም የታወቀ ከሆነ ሀብታምና ባለጸጋ የበለጠ አለኝታ አለ ወደፊት ማለት ነው። ወይም በሌላ በኩል አልባቂያቱ ሷሊሃት ማለት በዚህ በዱንያ ላይ ኢማንን ሰይና አመለን ሷሊህ የናማ ኢማን ኑሮት እንከን የሌለው ከዛ በኋላ በዛ ላይ የተመሰረተ መልካም ስራ አላህ ያዘዘውን ሁሉ የሰራ የከለከለውን ሁሉ የተከለከለ የሆነ እንደሆነ የዚህ አይነት ተግባር ባለቤት የሆነው ሰውዬ ዋጋውና ወረታው ከዚህ የበለጠ አስተማማኝና አስደሳች ነው በማለት ገለጸ ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala የዱንያን ውዲያቂነትና አማታስተማምን መሆኗን ከገለጸ በኋላ በአንጻሩ ሊተማመኑበትና ሊመኩበት በጣም በትጋትና በንቃት ሊሳተፉበት የሚገባው ቁም ነገር ጊዜያቸውንም ጉልበታቸውንም ገንዘባቸውንም ሊያጠፉበት የሚገባው አማራጭ ምን እንደሆነ ገለጸላቸው። አልባቂያቱ ሷሊሃት አላህ የወደደውና የፈቀደው የሆነ መልካም ስራዎችን ሁሉ ከወዲሁ ያሰባሰበና ያከማቸው የሆነ ሰው የዚህ ሰውዬ ውጤትና ወረታ በጣም በጥራቱም ሆነ በብዛቱ አደናቂና አስደሳች እንደሚሆን ነው አለ ማለት ነው። ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا ويوم نسير الجبال اذكر لهم يوم نسير الجبال كذي قال عن ريبا ما يجيز يريدها القدائي سلجلتات بتلا أي ملكو كذا وليك استعوى سفقا ساري عالم ليشكر النوم على جنو يشع عالم انجري اندمنم يمين تمامنوا باتم يتمامنوا እንደገና ደግሞ ከሳይ ተሻለ አለ ብለው የሚያምኑትም ለመጪው ዓለም እየተዘጋጁ ከለታት አንድ ቀን ግን እሷ ፍጻሜ ላይ መድረሷ አይቀርምና እሷ እዛ ደረጃ ላይ ስትደርስ መጀመሪያ በዓለም ላይ የተለያዩ ክስተቶች ይታያሉ። ከነዛም መካከል በጋራዎች ላይ የሚከሰተው ሁኔታ ነው። ጋራዎችን ከየአካባቢው ካሉበት አንስተን በአየር ላይ እያዘንጠርን እስበርታቸው እንዲከታከሱና እንዲቦኑ በመናገርበት ጊዜ ይላል ወተረ አርዶ ባሪዘተን መሬት በዛ ጊዜ ቁልጭ ያለ ሜዳ ሆና ትታያለች። እና ዛሬ እንግዲህ ጋራ ተራራ ቁልቁለሽ ሽቅበት ጉርበት ብትለሆነች አንድ አካባቢ በምትቆም ጊዜ ብዙ እርቀት አይታይህም ማለት ነው። የዛ ጊዜ ግን ጋራ ተራራ ኮረብታው በሙሉ ይወገድና ላተራት ወደ አንተ እንዳለው ልክ እንደ ሰማይ ፈጥ ያለ ሜዳ ሆና ላይን እንደው የሚያደናቅፍ ነገር የሌለው ሆና ትታያለች ማለት ነው። እና የማይቀማቀን ክብደት እንግዲህ መሬት እንኳን አልችል ብሎ ጋራ ተራራዎች ተናነደውና ተከሳክተው መሬት አንድ ወጥ መስላ የምትታይበት ጊዜ ይደርሳልና እሱን አንታና አውታላቸው ይላል። ወሐሸርናሁ በዛ ጊዜ ታዲያ መቃብር ውስጥ የነበሩትን ሙታኖች ሁሉ ከያሉበት አንስተን እናሰባስባቸዋለን። ፈለም ኑጋድር ሚንሁም አሃዳ ከነሱ አንድን ሰው እንኳን አናስቀርም። ተረክቶ ተጊዜው ብዛትና እርዝመት የተነሳ አንድ እንኳን ሰው በዚህ በዓለም ላይ በሕይወት ተፈጥሮ የሞተ ከሆነ እምንተወው የለም ሁሉንም ከያለበት መንጠራን እናቀርበዋለን ነው የሚለው። ወሁሪዱ አላ ረቢካ ሶፋ እና ሰዎች የተባሉ ሁሉ ከየመቃቢራቸው በነቂስ እየወጡ በጌታቸው ፊት ይቀርባሉ። ያው ቃለ መጠይቅ ሊደረግላቸው እና ዋጋቸው እንዲረከቡ በጌታ ዘንዳ ይቀርባሉ እያንዳንዳቸው ማለት ነው። ለቀዲጅ ስሙና እና እዛ ተሰባስበው እና ተከማችተው ጌታ ፊት በሚቀርቡበት ጊዜ አላህ ስብሓነ ወተዓላ የሚከተለውን ቃል ይናገራል። እናንተ የሰው ልጆች እናንተ ከመጥን በኋላ አንነሳም እያላችሁ ብዙዎቻችሁ ትክዱ ነበረ። ምን ነው እንደደነፋችሁ አምጣችሁ ሳትቀሩ መጣችሁ ሳኛ ሊቀርባችሁታ በማለት ወቀሳነች የሆነ ቃል ይተነዝርባችኋል ማለት ነው። ከማ ኸለቅናኩም አወለ መራ መጀመሪያ ስንፈጥራችሁ እንዳመጣናችሁ አይነት ሆናችሁ መጣችሁ ማለት ምንድነው? ያው ተመቃብር በሚወጡበት ሰዎች ሰውነታቸው ላይ ልብስ የለም፣ እግራቸው ጫማ የለም። እንደገና ደግሞ ወሰላቸው አይገረዝም ይባላል። ልክ ተናት ወር ሲወጣ ሰውየው ልብስ የለው ጫማ የለው ያልተገረዘ በዛች መልክ እንደሚወጣ መልሰዋለሁ ብሎ ነበርና በዛችው መልክ እንደገና ተነስቶ ሲመጣ ምን ነው ያ በዱንያ ላይ ተስበው ስትቆራበትና ስትደነፋበት የነበረው ሀብት ስልጣንህ ሌላው ቢቀር የለት እንኳን ልብስህ ሳታንጠለጥል ልክ አርቃንህንና ብቻህን መጣህ እያንዳንድ ህኔት ይዞ በማለት ይጠይቃል ማለት ነው። በዛምቱ ማለት ነው ያለለቁ መወዳ በእውነቱ እናንተ አርጋኛዎቻችሁ እኛ የቀጠር ወለት እንጃልናዝላችሁ ትገምቱ ነበር እንደፈለጋችሁ ጠፍራችሁ ከመታችሁ በኋላ ተረስታችሁ እንደምትቀሩ እንጂ እንደገና ወደኔ ተነስታችሁ ቀርባችሁ ፍርድ እንደምትቀበሉ ሲነገራችሁ አይዋጥላችሁ ነበር። እነሆ እናንተ ብትተውት የኔ ቀጠሮ መቅረት የለበትምና አመጣዋችሁ አይደል? አጥማችሁና ተረዳችሁ አይደለምን በማለት ይጠይቃቸዋል ነው። ከዛ በመቀጠል ወዲ አልኪታብ በህይወታቸው ሙሉ ሲሰሩና ሲናገሩ የነበረውን ነገር ሁሉ በመላእክት ሲያስመዘግብላቸው ቆይቶ ነበርና የህይወት ታሪካቸውን ያዘረው መጽሐፍ እንዲቀርብላቸው ይታዘዝና በየፊታቸው ይደረደራል። ፈተረል ሙጅሪሚነ ሙሽፊቂነ ሚማቲ እና የሥራ መዝገባቸው በየፊታቸው እየመጣ ሲደረደርላቸው ከማማና ከአዲ የነበሩት ሰዎች ሁሉ ፊታቸው ላይ ድንጋጤውና ጭንቀቱ ሲነበብባቸው ታያለህ ይላል። እዚህ እንግዲህ ማንም አይደፍረኝም እያለ ሲኩራራ የነበረው የዛ ጊዜ ገና መዝገቡ ሲመጣ ምን እንደያዘ ስለሚያውቀው ፊቱ ይጨፋገጋል፣ ሰውነቱ ሁሉ ይሸማቀቃል ማለት ነው። ለምን? እዛ መጽሐፍ ውስጥ ሲከፈት የሰራ ሁሉ ስራ እንደሚገኝ ያውቃልና ማለት ነው። ወይቁሉን ያ ወይለተና ማሊ ሀደል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። ከዛ በኋላ እንዲሁ በስሜት መጨፋገግና መጨማደዱ ሳይበቃቸው ያላቸውን ስጋትና ጭንቀት በቃላቸው ይገልጹታል ማለት ነው። ወዮልን ወይ ጥፋታችን በማለት ያባርቃሉ። ማሊ ሀደል ኪታብ፣ ይህ መጽሐፍ ምን አይነት መጽሐፍ ነው? ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። በዱኒያ ላይ እያለን ትንሿም ሆነ ትልቋ የሰራናትም ሆነ ያወራናት ነገር አንዷም ነገር ሳትቀር እንዳው ልቅምቅም አድርጎ ይዘግባታል። እንደ በረሆን እንደ በቁም ነገር ደረጃ የተነጋገርነውን አንኳር አንኳርና ጎላጎላ ያለውን መናገር አንሶት እንደ አትትፍ ሳትቀር ወፈር ያለ ትንፋሽም ሳትቀር ዘግቦብናል። እረ ምን አይነት መከራና እሳር ነው ዛሬ የመጣብን በማለት ያላዝባሉ፣ ይጮሃሉ ማለት ነው። ወወጀዱ ማአሚሉ ሀቢራ፣ እንዲህ የሚሉት ለምን መሰለ? በህይወታቸው ሙሉ የሰሯትን ነገር በሚገባ ተጠናቃ ተካታ ስላገኟት ነው ይላል። ولا يظلم ربك احدا يعني تجي تعلق مو معنى المسوبة حسابا يؤدي لمنا النسو يهو يسرط انسرا كفان بجم عنك انبزام يعني انو يسرط النقر نو انجزة دوية انيا كرب الله اتشو انده سرط انبروت عرشتاكتو عده قولو يعني سرط انعشم رباتشو وهم يسرط انمركام ديك مو آيات عالك انسباتشو ما اننم ما يؤدي لمنا بسك كل يسرط انبتشاب ما يتنو انجزة يمجينا جوتنا يمجينا كتلنا ومنا. وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففكك عن أمر ربه أفتتخذونه وذريته أولياء من دون وهم لكم عدو بئس للظالمين بدلا. وإذ قلنا للملائكة اسجدوا لآدم لملائكة اسجدوا لآدم سجدوا بلين بعد نبت جزيه نبره هنيتا أو سالاتشو فسجدوا فتزازوا مسارتهم ملايكوشو لنبي الله آدم ذكى بمالك سجدوا إلا إبليس يترجموا لابد وسبتاسكر كان من الجن السوك الجن والجزر نبرا نازر تلقواني تلقالن بلو يا وانجلن يوشو وساهم وضمجنيتو كملايكوشو مساكل ينبرا ويتكبرا فتور بالفتبتا هنيتا عفن جاتن وتجيني ففسك عن أمر ربي ناجتا سجدوا بلوك هستا وتزازنا ممريا ከጌታ ፍቃድ አፈንግጦ አምጾ ተገኘሱ ብቻ ይላል። አፈተተህዱነ ወዱር እየተዋውልያ አሚንዱኒ። ታዲያ እንጂ አይነቱን አመፀኛና ታሪካዊ አባታቸው ጥላት የሆነውን ፍጡር እናንተ የአደም ዘሮች እንደ ወዳጅና እንደ ዘመድ አድርጋችሁ ትይዙታላችሁና የሱንታ ትቀበላላችሁን ይላል። እንግዲህ ታሪካዊ አባታችን ጥላት መሆኑን ተገለጠ በኋላ ሰዎች የኔን ትእዛዝ ትተው እንደገና ለሱ ሲታገዙ እሱ የሚወተውታቸውንና የሚነግራቸውን ነገር ሲሰሙና ሲሰሩ ምን ያህል እንግዲህ ደካሞች መሆናቸውን ያሳያል ይሄ ታሪክ ማለት ነው። እንኳን ከአባቱ ከአያቱ የወረሰው ጥላት ቀርቶ አንድ ሰው በግንባር ግጭት እንኳን አንድ ቀን የአርቀት ማማውን ሰው እሱ ያለውን አልቀበልም ነው የሚለው። እነዚህ ግን ከመጀመሪያው ሰው ጀምሮ ከተጣላ ያልታረቀ ታሪካዊና ቋሚ የሆነ ጥላታቸውን እንደገና እንደ ወዳጅ አድርገው እሱ የነገራቸውንና የመከራቸውን በመስማታቸው በቀጥታ እንዴት ተገዙት አደረገና አፈተተፈዱ ነው ወድር እየተው የምን የመሰለ ሰይጣን እሱንና ዘሮቹን አውሊያ የቅርብ ወዳጅና ዘመድ አርጋችሁ ትይዟቸው አላችሁን ምንዱኒ እኔ ጌታችሁን ትታችሁ በእኔ ፈንታ ሰይጣንን ዋቢና ዘመድ አርጋችሁ ያዛል ወሁም ለኩም አድውል ሸያጢኖች ደግሞ እስከ ዘር ማንዝራቸው ምንጊዜም ለእናንተ ቋሚ ጥላቶች መሆናቸው እየታወቀ የኔን ነገር ወደ ጎን ገሸሽ አድርጋችሁ በእኔ ፈንታ እነሱን ወዳጅና አምላክ አደረጋችሁ ይህሰ ለዛሊሚነ በደላ ለእንዲህ አይነቶቹ በደለኞችና ግፈኞች ምንኛ ተለዋጩ ከፋባቸው እኔን አርሐሙ ራሂም የሆንኩትን ጌታቸውን ትተው በእኔ ፈንታ ሰይጣንንና ዝርያውን ተኩ እና ይሄ ለውጥና መተኪያ ምንኛ የከፋ እንደሚሆነው ወደፊት ውጤቱን ስታውቅ ማለት ነው እና አላህ ስብሓነሁ ወተዓላ እዚህ ላይ እንግዲህ ባጭሩ ሊጠቅስና ሊያስታውሰን የፈለገው ነገር ቢኖር በሌሎቹ ሱራዎች ታሪኩን ሰፋ እያደረገ ያመጣው ይሆናል። ግን አሁን እዚህ ላይ ነቢዩላህ አደም ገና ለመጀመሪያ ጊዜ ሲፈጠሩ ያው እንደሚታወቀው ካላባት ካለናት ከአፈር ከጭቃ ነው ፈጥሮ ያገኛቸው። ከዛ በፊት አደም ኢብሊስ የተባለ ነበረ፣ መላእክቶች ጋር ተቀላቅሎ ኢባዳ ያደርግ ነበር ይባላል። አሁን አደም በሚፈጠሩበት ጊዜ ቅናት ተሰማውና አላህ ለአደም አክብሮት ስጡት ብሎ መላእክቶችን ሲያዝና እነሱ ዛን ተቀበለው ሲሰግዱ እሱ ግን ወደ ኋላ አፈንግጦ ቀረ። ለምንድን ነው የማትሰግደው በሚለው ጊዜ አስጁዱ ሊመን ኸለቅተኒ እኔ ከሳት ወይም ከብርሃን የተፈጠርኩት ቀርቼ እንደገና ከጭቃና ከጨለማ ለተፈጠረው እንዴት ነው የሰግድለታለሁ በማለት ተቃውሞውን ገለጸ። ይህ ጊዜ አላህ ሱብሃነሁ ወተዓላ ተቆጣበትና አደምንም ከዛች ሁለት ጀምሮ አስጠነቀቀ። እና ሀዳ አድውለከ ወሊዘውጅከ ይህ እንግዲህ ጥላትህ ነው ከአሁኑ ጀምሮ እየተመቃኘህና እየተቀናቀነ ስለሆነ ለአንተም ለባለቤትህም ጥላት መሆኑን አውቀ ተጠንቀቀው አላቸው። በዛ አጋጣሚ እሱንም አላህ ሱብሃነሁ ወተዓላ ከሰማይ ዓለም እንዲወርድና እንዲባረር አደረገው ይባላል። እና ካነ ሚነል ጂኒ ሌላ ቦታ ታሪኩን ባነሳው ቁጥር የማትጠቀስ ቃል እዚህ ላይ ተጠቅሳለች። ይህ ኢብሊስ የሚባል ፍጡር ከሰው ዘር አይደለም ወይም ከመላይካ አልነበረም ከጅን ነበረ ይላል። እና ይሄ ጅን በመሆኑ ጅኖች እንግዲህ ብዙ ጊዜ ያው ካፊሮች ይበዙባቸዋል ሙስሊሞችም ቢኖሩ አልፎ አልፎ ማለት ነው። እና አመፀኞች ስለሆኑ በአጋጣሚ እሱ እነዚያ መላይኮቹ ጋር እንኳን በኢባዳ ሲታጠፍ ቢቆይም ያው ዘሩ ጎተተውና የጠማሞች ዘር በመሆኑ ለአደምን የእጅ አልነሳም በማለት ሊያምፅ ቻለ ነው የሚለው። ከመሆኑም ፈፈሰቀ አን አምር ረቢ በጌታው ትእዛዝ አፈነጀጠና ለእሱ አልሰግድም ብሎ አንገራጠጠ። ታዲያ ይሄ እንግዲህ የሆነበት ምክንያቱ ምቀኝነት ተሰምቶት ነው ማለት ነው። እኔ እንደገና በሱ ወንታን ይህ ቀደም ሲል ኢባዳ ሳደርግ ስለቆየውም እኔ ነበርኩ መቀበል ያለብኝ ከኋላ መጥቶ ከጭቃ የተፈጠረው እንዴት የሁሉ መላይካ ሊሰግድለት ቻለ በማለት ተቃውሞ አነሳ። እንግዲህ እንዲህ አይነት ምቀኛ የሆነ ፍጡር ለአባታችን ብቻ ሳይሆን ወደፊት ያው እንግዲህ ለአህተኒ ከነ ዙርየተው ይላል በሌላ ቦታ የዚህ ሰውዬ ዘር እንዳ በምችለው አቅም ሁሉ ደብዛውን ሳላጠፋ አልቀርም ብሎ ደንፍቷል። አቋሙ ግልጽ ነው። ለአደምም አልሰግድም አልዋረድም አለ። ከዛም ደግሞ በእሱ ሰበብ ነውና ከጀነት የተባረርኩት ከጌታ ጋር የተጣላሁት እኔ ደግሞ ረጅም እድሜ ስጠኝ ብሎ ጠየቀ ተፈቀደለት። በዛ በረጅም እድሜ እስከ ቂያማ ቀን ድረስ ሁልጊዜ የአደምን ልጅ ወደ ጀሃነም ለመንዳት ቆርጦ የተነሳ በጣም አደገኛ የሆነ ጥላት ነው። ይህም ደግሞ አላህ በላካቸው ነቢዮችና በወረዳቸው ክቱቦች ሁሉ ደጋግሞ ነግሯል አስጠንቅቋል። እንደዚህ ሆኖ እያለ የሚያሳዝነው የሰው ልጆች እሱን ነው የሚያከብሩትና የሚያፈቅሩት እኔን ትተው ነው የሚለው አላህ። አፈተተኺዙነሁ ወዙርየተሁ አውልያአ ሚን ዱኒ እኔም አዛኝ ሩሩ የሆንኩትን ጌታችሁን ትታችሁ እንደገና ይህንን ጥላታችሁን ወዳጅና ዘመድ አድርጋችሁ እስከ ዘር ማንዝሩ ተሸያጢኖችም ትይዙታላችሁን በማለት ይወቅሳል። ወም ለኩም አድዎን ሸያጢኖች ደግሞ ተጥንት ጀምረው እስካሁን ምንጊዜም ለእናንተ ጥቅም የማይሹ ለቋሚ ጥላቶች ሆነው እያሉ እናንተ ግን በእኔ ፈንታ እነሱን ተለዋጭ አለቆችና ጌቶች መሪዎች አድርጋችሁ ትይዛላችሁን ቢሰብ ዛሊሚነ በደላ እና ለእንዲህ አይነቶቹ በደለኞች እኔም ጌታቸውን ትተው በእኔ ፈንታ ለሚገዙትና ለሚታዘዙ ሰይጣን ለውጡ ምንኛ ከፋባቸው በእኔ ፈንታ ከኔ የተሻለ ወይም እኔን የሚተካ ቢያገኙ ኑሮ አያስገርምም ነበር። ግን እኔም ትተው በእኔ ፈንታ የሚገዙትና የሚታዘዙት ለኢብሊስና ለዝርዮቹ ሆነ። ይህ ምን የከፋ አሳፋሪና አስቀያሚ የሆነ ተለዋጭ ነው በማለት ይኮንናቸዋል ማለት ነው። ما أشهدتهم خلق السماوات والأرض ولا خلق أنفسهم وما كنت متخذ المضلين عددا ويوم يقول نادوا شركائي الذين زعمتم فدعهم فلم يستجيبوا لهم وجعلنا بينهم موبقا ورأى المجرمون النار فظنوا أنهم مواقعوها ولم يجدوا عنها مصرفا. ما أشهدتهم خلق السماوات والأرض إلى እነዚህ ሸያጢኖችን ሰማይንና ምድርን ስፈጥር እነሱን ታዛቢዎች አላደረግኳቸው ነበረ ይላል። እንግዲህ የሰው ልጆችን የሆነ ጅኖች በአሁን ጊዜ ተጨባጭ ሁኔታ ውስጥ በዓለም ዙሪያ ልክ ሰይጣንን ጌታ ነው ብለው እንኳ ባይሰይሙት የእሱን ፍቃድ ከመቀበልና ከመከተል አኳያ ሲታይ ለእሱ ነው ትልቅ አክብሮት እየተሰጠ ያለው ማለት ነው። ታዲያ በእነዚህ እንግዲህ በሰዎቹ አካሄድና በተግባራቸው ሲታይ እሱ እንደ ፈጣሪ እየተከበረ ነው በአሁኑ ሰዓት ነው የሚለው አላህ ሱብሃነሁ ወተዓላ። እና ዓለምን ልክ ከጎን ተሰልፎ አላህ ጋራ እንደፈጠረ ያስመስላችሁታል። ግን እንኳን ዓለምን ሊፈጥሩ ሸያጢኖች በዛ ጊዜ ሲፈጥሩ እንኳን በተመልካችነት አልጋበዝኳቸውም አላዩም። እንኳን አንድ ነገር ሲሰራ በአካባቢው ተገኝቶ ማየት እንኳን ትልቅ ታሪክ ነበረ። እንኳን ዓለምን በመፍጠር ሊሳተፉና አገልግሎት ሊያበረክቱ ቀርቶ ሰማይንም ሆነ ምድርን በመፈጠር ጊዜ ኢብሊስም ሆነ ዝርዮቹ በዛ ወቅት የምሰራውን ነገር በወቅቱ ተገኝተው ጭራሽ አላዩም። ወላ ከልካ አንፍሴም እንኳን የሰማይና የምድርን መፈጠር ቀርቶ የራሳቸውን መፈጠር አላሳየዋቸውም። ማለት አንዱ ትውልድ ሲፈጠር ሌላው ትውልድ በታዛቢነት እንዲመለከት እንኳን አልፈቀድኩለትም። ሁሉንም በየነሰስከፍ እኔ ብቻዬን ነው እንጂ የምፈጥረው ማለት ነው። ወማ ኩንቱ ሙተኺዘል ሙእሚኒነ አዱዳ፣ እንዲህ አይነቶችና አወናባጅ የሆኑ ሸይጣኖችን ደግሞ እኔ ተባባሪና ረዳት አድርጌ የሚይዝም አይደለሁም። በእናንተ አሰራር ሰይጣን ራሱ ዓለም ሲፈጠር እስከ ዘሮቹ ተሰልፎ እኔን የሚተባበርና የሚደግፍ አድርጋችሁ ነው ያሳያችሁት እንጂ የመፍጠር ደረጃ ባይኖረው ይህን ያህል አታከብሩትምና አትታዘዙለትም ነበረ። እንኳን እነሱን ረዳትና ተባባሪ አድርጌ ልይዛቸው ቀርቶ በአይናቸው እንኳን አላሳየኋቸውም። ምክንያቱም እንዲህ አይነቶችን አጥፊና አጥፊ አወናባጆች እኔ ደጋፊና ተባባሪ አድርጌ መያዝ አልፈልግምና እንኳን እነሱን ሷሊሆቹን መላእክቶችን እንኳን የዓለምን አፈጣጠር እንዲታሰቡበት አልፈቀድኩላቸውም ነው። ወየውመ የቁሉ ናዱ ሹረካኤ ለዚነ ዘአምቱም፣ እና ለማንኛውም ያቺ አሳረኛ ቀን ቂያማ ደርሳ አላህ ሱብሓነሁ ወተዓላ እነዚህን ሙሽሪኮችና የሰይጣን ወገኖች ተመቃብር ቀስቅሶ በኑ በዱንያ እያላችሁ እንደሚረዷችሁ እንደሚሸማግሉና እንደሚገላግሉ ትነግሩላቸውና ተሳትፉባቸው የነበሩ አለቆቻችሁን ሁሉ ጥሯቸው። የቂያማ ቀን የሚባለው ደረሰ። ይኸው አሁን ቅጣት ውስጥ ልትገቡ ነው። በዱንያ ግን እኔን ትታችሁ የተለያዩ አማልክቶች እንደሚያድኗችሁና እንደሚረዷችሁ ትናገሩ ነበር። እነዛን የስልጣን አካፋይ አድርጋችሁን የጋራ ስትደረድሯቸው የነበሩትን ወገኖቻችሁን ጥሯቸው ይላል። ፈዳውም እና እውነትን ፈቀደልን ብለው ብንጠራቸው መጥተው ይረዱናል መስሏቸው ይጠሯቸዋል። ፈለሜሰጅ ብለውም ተጠሪዎቹና ተጋባዦቹ ግን ጥሪውን አይቀበሉትም ማለት ነው። ወጃአልና በይነሁም መውቢቃ፣ እነዚህ ተገዢዎቹ አሽከሮቹ ሙድረሱ ለወዙን እያሉ ሲወተውቱ፣ እነዛ ደግሞ ያልሰሙ መስለው ሲጎራመሙ በመካከል እንደተፋጠጡ በመካከል ጀሃነም መካከላቸው ጣልቃ ትገባና ሁሉንም ጠልፋ ወደ አዘቅቷ ይዛቸው ትወርዳለች ነው የሚለው። እና በመፈጧ ልቦ መጥሩብ እንዳለው ሁሉም ተያይዘው እዛው ቅጣቱ ውስጥ ይገባሉ እንኳን ሊያድኗቸው። ወራአል ሙጅሪሙነ ናር፣ እና እነዚህ ጠማማዎች እንግዲህ እነዛ ጣዖቶቻቸውና የተለያዩ አምልኮት የሚሰጧቸው ክፍሎች ታሁን ታሁን ይደርሱልናል እና ይረዱናል እያሉ ሲጠብቁ ጀሃነም ቀልጥፋ በመምጣት እፊታቸው ላይ ትደቀንና ያዋታል። ፈጎኑ አነሁ መዋቂውሃ፣ እነዛ ያድናሉ የተባሉት አለቆቻቸው ደርሰው ከማዳን በፊት እነሱ በጀሃነም እንደተፈለጉና እንደሚገቡባትም እርግጠኛ ይሆናሉ። ወለም የጅዱ አንሃ መስሪፋ፣ ለመሸሽም ቢያስቡ ከእሷ ማምለጫና መደበቂያ እንደማያገኙ ይረጋገጥላቸውና ወዳውኑ የእነሱ ጉዳይ ያልቅላቸዋል ነው። እና ይህ ከመድረሱ በፊት ይህን ጊዜ ምናልባት ልብ የሚገዛና አቋሙን የሚያስተካክል ካለ ይህን ነገር አውሳላቸውና አስታውሳቸው ያረሱለና ይላል አለይሂ ሰላቱ። ولقد صرفنا في هذا القرآن للناس من كل مثل وكان الإنسان أكثر شيء جدلا وما منع الناس أن يؤمنوا إذ جاءهم الهدى ويستغفروا ربهم إلا أن تأتيهم سنة الأولين أو يأتيهم العذاب قبلا ولقد صرفنا في هذا القرآن للناس من كل مثل በዚህ በቁርአን ውስጥ በእርግጥ ለሰዎች በጣም ጠቃሚ የሆኑ ምሳሌ ነገሮችን ደጋግመንና ጨምረን ገልጸንላቸዋል ይላል። እንግዲህ ያለፉትን ታሪኮች አጥፊዎችን አላህ ሱብሓነሁ ወተዓላ እንዴት እንደተበቀላቸው የሚያስገነዝቡ የሆኑ አስገራሚ ታሪኮችን በመደጋገም አቅርበናቸዋል ይላል። እና መሰል ማለት አምረን ገሪብ፣ በጣም ብርቅ ድንቅ የሆኑ ልዩ ልዩ የሆኑ ታሪኮችን وكان الانسان اكثر شيء جدلا الذين كانوا غارا تادا ሰው ሲባል ከባህሪው ሁሉ ክርክርና ጭቅጭቅ ያመዝንበታልና ያለፉትን ጥፋተኞች አላህ Subhanahu Wa Ta'ala እንዴት እንዳጠፋቸውና እንዳንበረከካቸው ደጋግሞ ቢገልጽም ሰዎች በእኛ ይደር ሳይመስላቸው ሁልጊዜ ወዳቸው ያወቀ አንድ ነገር ላለመቀበልና እጅ ላለመስጠት መግረጥረጥና መከራከር ባህሪ ቋሚና አሸናፊ ባህሪያቸው በመሆኑ አሁንም ዝም ብለው በክርክሩና በውዝግቡ ይቀጥሉበታል ነው የሚለው እንጂ ይህን ሁሉ ታሪክ የሰማና ያየ ያስተዋለ ሰው የዛን አይነት ጥፋት መልሶ በጀም ባልተጠበቀበት ነበር። ወማ መናዐ ናሰ፣ እና በአሁኑ ጊዜ ያሉትን ሰዎች የከለከላቸው ነገር የለም አዩሚኑ በጌታቸው ጥሪ መሰረት ከማመን ኢድጃ ሙሉዳ፣ ቀጥተኛው መመሪያ በሚመጣላቸው ጊዜ ወስተግፊሩ ረበሁም ባለፈውም ወቅት ደግሞ ባጠፉትና ባከፉት ጌታቸውን ምህረት ከመለመን የሚከለክላቸው ነገር የለም ኢላ አንተ ፊየሁም ሱነቱ ልአወሊን የቀድሞዎቹ ልማዲ በእነሱ ላይ እንዲፈጸምባቸው ከመጠበቅና ከመጠየቁ በስተቀረ ይላል። አውያት የሆሙ ለአዛቡ ቁቡላ ወይም ለእነሱ የተደገሰላቸው ቅጣት ፊለፊት በጃሃድ እስከሚመጣላቸው ድረስ እንጂ ሌላ የሚጠብቁት ነገር የለም። ማለትም ያለፉት ህዝቦች ነቢይን በመካድና ሀቅን በማስተባበል በተለያዩ አደጋዎች ተመትተዋልና ተበልተዋል ተብሎ ሲነገራቸው እንግዲያ ይሄ የሚባለው ነገር እውነት ከሆነ እስቲ በእኛም ይድረስና ይደገምብን፣ ቅጣት የሚባለው ነገር ሲምጣ እያሉ ይህን በጉጉት መጠበቅ እንጂ ከእምነት ሌላ የገደላቸውና የከለከላቸው ነገር የለም ይላል። በሌላው አያት ፈአምጥር አለይና ሒጃረተ ሚነ ሰማ አው ኢቲና ቢዓዛብን አሊም ብሎ ራሳቸው እንደጠየቁት እውነት የሰውዬ እንደሚለው ነቢይ ሆኖ እኛ ከሃዲዎች ከሆን ከወደ ሰማይ በኩል አታር ያዘለ የድንጋይ ዝናብ አውረድብን ወይም ደግሞ የተለያየ አስደንጋጭ የሆነ ቅጣት አምጣብን እያሉ ይጠይቃሉ። ያለፉት እንግዲህ የተፈጸመባቸው ቅጣት እውነት እንዳልደረሰባቸው በመቁጠርና በመጠራጠር በእነሱ ላይ ያ ነገር እንዲደርስና እንዲፈጸም መጠበቅና ማንቃቃቱ ነው ከእምነት የገደባቸውና የከለከላቸው ነው የሚለው። وما نرسل المرسلين إلا مبشرين ومنذرين ويجادل الذين كفروا بالباطل ليدحضوا به الحق واتخذوا آياتي وما أنذروا هزوا ومن أظلم ممن ذكر بآيات ربه فأعرض عنها ونسي ما قدمت يداه إنا جعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإن تدعوهم إلى الهدى فلن يهتدوا إذا أبدا. وما نرسل المرسلين من يدك مملكة يستاشنا عن لكم إلا مبشرين يأملنا يتكتلاتشون بجنة يميزدسسو ومندرين يكادلنا يستبع لهم بكتات يميزدسكو عدر جننجينا ويجادلوا الذين كفروا بالباطلين نزاك هذه يهون التعداء النزين ملكة يستاشنا بوشت رأيت مسرسو يكراكروا عشوان يا الله الملكة يستاشنا بكركر ليأجلوا ሽንጣቸውን ገትረው ይከራከራሉ። ለምን ይሁዲ ሂዱ ሊል ሐቃ በእነሱ ውሸት እውነትን ሊያደናቅፉ ወይም የእነሱ እውነት ለማስጠበቅና እውነትን ለማስወገድ የጠነከረ ክርክርን ያጧጥፋሉ ይላል። ወተኸዱ አያቲ በነቢዮች በኩል የማስተላልፍላቸውን አንቀጾችና ወማ እንዲሩ የሚሰጣቸውን ማስጠንቀቂያዎችን ሁዙዋ መቀለጃና ማሾፊያ አድርገው ይዘዋቸዋል። እንግዲህ በነቢዮቹ በኩል የሚመጣው የቁርአን አንቀጾች መሳቂያና መሳለቂያ እንዲህ አለ እኮ እያሉ መዘባበቻ አድርገው ያዟቸው። እንደገና ደግሞ በእናንተ ላይ አደጋ ይፈጸምባቸዋል ተብሎ የሚሰጠውን ማስጠንቀቂያና ዛቻም እንደዚሁ መቀለጃ እያደረጉ ይጫወታሉ ነው የሚለው። እና ጊዜያቸው እስከሚደርስ እንጂ እንደዚህ በአንቀጹም ሆነ በዛቻው እንደዚህ እየተከራከሩና እየአጠፉ እየቀለሉ የሚለቀቁ እንደማይሆኑ ነው። ወመን አዝለሙ ሚመን ዝክረ ቢአያት ረቢሂ በጌታው አንቀጽ ወይም በጌታው ተአምር የተገሰጠና የተመከረ ከሆነ ሰው የበለጠ ማን ነው ጥፋተኛና በደለኛ? ፈአረዱ አንሃ እና ከጌታው በኩል በተላከው አንቀጽ ወይም ሙዕጂዛ ተገስጦና ተመክሮ ያንን ነገር በመቀበል ፈንታ እንደገና ቸለል ብሎ ወደ ጎን የተወን ወነሲየ ማ ቀደመት የዳ እጁ የሰራቸውን ጥፋትን የዘነጋ ቀደም ሲል የፈጸመው የቆየው ወንጀል እንደማያስጠይቀው አድርጎ በግድየለሽነት ዝም ብሎ የተዘናጋ ከሆነው ሰውዬ የበለጠ ጥፋተኛና በደለኛ ማን ነው? እርሱ እና ጃላ አላ ቁሉብህም አኪነተን አን የፍቀሁህ እና በእንዲህ አይነቶቹ ግፈኞችና በደለኞች ልቦና ላይ ሽፋን አድርገንበታል።